وقل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك ولم يكن له ولي من الظل وكبره تكبيرا. قل ادعوا الله ادعوا الرحمن الله انا الله فملو سنطرو وإما رحمن بلوك السنياتي وبلاتي أيما تدعو كهولت سموات من نيون بستكمنا جتاكون بستارو فلو الأسماء الحسنى درسو يامارنا يتوابو يهونو سموات اللو الناس سموات مبزاتاتيو تتريم براكتن عملكتن بلاتيو يمي على بد مكنياتو انجدي نبياتنا عليه الصلاة والسلام بتحيد سلامتو ሙሽሪኮቹ በብዙ መቶ የሚቆጠሩ ጥላቶችና ታውታቶች አውልታቶች ነበሯቸው የሚያመልኳቸው። በካባ አካባቢ እንኳን ወደ 360 የሆኑ ነበር። እነዚህ 360 አካባቢ የሚሆኑ ታውቶች በአመቱ ቀናት ጥብር ልክ ሆነዋል ማለት ነው። በየቀኑ የሚነግስ በየቀኑ የሚከበር ታውት ነበር። ይህ ሁሉ ተውና ሰማይና ምድርን ዓለምን ፍጥረታትን ሁሉ የፈጠረው አንዱ ጌታ ብቻ ይበቃቸዋል። لا اله الا الله بلو بميلوا اتشو غزيه اجعل الالهه اله واحده انزين كل اعمالتوچ تفلقوا عند جهتا ادرجاچو گود يالو يگرمو گبا معناتنو يهنن قالو بهالا گن استاچو بسم الله الرحمن الرحيم يلا القران ليقرولاچو سينو انا انيان بزو جهتوچ اتترو عند جهتا بچاي بقاچو عليار انتس اندگنا الله الرحمن الرحيم يال كي يابا زايدلم اندي بلو تكراكرو دمو معناتنو ወዳቸው ያወቀ እንግዲህ ያው መቼም ድርቅና ስለሆነ አንተ ማንዳ አላህን ብቻ አምልኩ ላኢላሃ ኢላላህ ብለህ ነበር። አንተው ዙራህ ራስህ የኛን አማልክቶች ተሻርክ በኋላ አንተ አዲስ አማልክቶች አላህ ጋራ ይያቆራኝ ትጠራለህ አይደለም እንዳልዋቸው ምን ጠራው ስለዋቸው አላህ ረህማን ረሂም ትላለህ። ሌሎችም ቃላቶች እየጠራ ነው። ታዲያ የኛን ታውቶች ሽራ አንተ ሌላ አዲስ ታውቶች ልታመጣ ነው አሉ። ለዚህ መልስ አላህ ጌታችሁን ለመጥራት ፈልጉ በዛ በታዋቂው ስሙ አላህ በሚለው ቃል ጥሩት። ልፈልጉም ደግሞ ረህማን በሉ። ከዚህም ሌላ መልካምና ውብ የሆኑ የማዕረግ ስሞችና መጠሪያዎች አሉትና የተለያዩ የአላህን ስሞች መጥራታችሁ አለጣዎችን ይተካል አይምሰላችሁ። ነብዩ መሐመድ የሚለው አንዱን ተጠሪ በብዙ ስም ማወደስ ነው። እናንተ ግን ስሞች ቃላቶች በብዙ ቁጥር አምላኮችን መበረከታቸው ነውና የልዩነት ወቁና ጌታችሁን በብዙ የማዕረግ ስሞች ጥሩትና አወድሱት በማለት መልስ ሰጠላቸው ማለት ነው። ወላ ተጃር ቢሶላቲከ ወላ ተኻፊቲሃ አንተ ደግሞ በስግደትህ አትጩህ እንዲሁም ደግሞ ምስጥርም አታድርገው። ወብተሪ በይነ ዳሊከ ሰቢላ በእነዚህ በሁለቱ ተቃራኒ ሁኔታዎች መካከል አማካይ የሆነ መንገድ ፈልግ በማለት ለነብዩ ደግሞ መመሪያ ይሰጣቸዋል ማለት ነው። ይህን ያለበት ምክንያት ደግሞ በዚሁ በመካ ከተማ ነቢያችን አለይሂ ሰላቱ ወሰላም ሲሰግዱ ተከታዮቻቸውን ሰሃቦችን የተባሰቡና ሰላቶች ሲደርስ ሶላት ይቆማሉ። ሶላቶቻቸው ቤታቸው ሰው ቅርብ ቅርብ ስለሆነ ሶላት ሲያሰግዱ ቁርአን ሲቀሩ ሲሰሟቸው እየመጡ እያሰፈሰፉ ይወሰውሳቸዋል። ይጮሃሉ፣ ያጨበጭባሉ፣ ይህንን ቁርአን ያወረደውን ያወግዛሉ፣ ነቢዩን ይረግማሉ፣ ያወረደልህንም አንተንም ያጣ እያሉ ይረብሻሉ። ከዛ ማልፈው ቁሻሻ ይረጩባቸዋል። የዚህ ጊዜ ሁሉም ነገር መጨመቁን ጠብቆ ነውና የሚመጣው አላህ ወዳውኑ እንደ በመጥፍት ማጥፋት እየቻለ ምን ይላቸዋል የነ ሁሉ ደባ እየሰሩ ማለት ነው። እና ለነብዩ እንዳውም መመሪያ ሰጠ። አንተ ይጮህ ስትቀራ እየሰሙ ነው እየመጡ የሚረብሹ። ስለዚህ እንደ ሁኔታው እነሱ በቅርብ የሚገኙበትና በሚሰሙበት ጊዜ እነሱ እንዳይሰሙ አድርገ በሚስጥርቀራ እነሱ ደግሞ በለሉበት ሰዓት ወቅራ ለሳቦቹ እንዲሰሙት እንጂ በሁሉም ወቅት ዝም ለጮህ እየቀራ ተቃዋሚ መጃበዝ የለብህም አላቸው ማለት ነው። እንግዲህ አንድ ነገር ሐቅ ስለሆነ ብቻ አንድ ያንን ሐቅ አላህ ሱብሃነሁ ወተዓላ ከሁሉም ነገር ይጠብቀዋል ተቃዋሚ ማለት አይደለም። ከተወሰነ ጊዜ ድረስ እነዛ ተቃዋሚዎችን አላህ ዋጋ ከሚሰጣቸው ድረስ ሰው የበኩሉን ዘዴና ስልት መጠቀም ያለበት መሆኑን ሲያስተምራቸው ነው የትግል ዘዴን ማለት ነው። እና እንግዲህ ይሄ ከወረደላቸው በኋላ በተሰጣቸው መመሪያ መሰረት በቀን ሶላቶች በምስጥር መቅራት ጀመሩ ማለት ነው። ምክንያቱም ቀን እንግዲህ በአካባቢ ስለሚገኙ ሰዎች ሲሰሙ ወዳው የተንጋጉ መጥተው እንደሚረብሹዋቸው ስለታወቀ እንዳይሰሙ እንደ ተለመደው ያው ሲጀምሩ ነዳለን ይያሉ ሲያዳምጡ ታስቡት በሚስጥር ሰግደው ጨርሰው ቁጭ ብለው ገባ ማለት ነው። ለመግሪብ አካባቢ ሲሆን ግን ሁላቸውም ከዛ ካደባባይ ተነስተው ወደ ቤታቸው ይገባሉ። እራት በመብላት ወይም ደግሞ እንስሳዎቻቸውን በመሸከፍ ስለሚሻፍሉላቸው እዛ አካባቢ የሉምና ጮኸው ይቀራሉ። እዛ ጊዜ ደግሞ ጮኸው መቅራቱ ለሰሃቦቹ ይጠቅማቸዋል። እግር መንገዳቸውን ይማራሉ፣ በመለክቱ ይመሩበታልና ማለት ነው። በኢሻም ደግሞ የበለጠ ያው ወደ የምኝታ ሰዓት ስለሚቃረብ እዛ አካባቢ አይኖሩም ካፊሮቹ፣ እንደዚሁ ጮኸው ይቀራሉ። ሰዎችም ገና ከእንቅልፋቸው አልተነሱላቸውምና ጮኸው ይቀራሉ። እና ሰዎቹ በቅርብ በሚገኙበት ሰዓት በሚስጥር እንዲቀሩ፣ በአካባቢ በማይገኙና በማያውቁበት ወቅት ደግሞ ጮኸው እንዲቀሩ በተደረገው መመሪያ መሰረት እንደዚህ እያሉ ነበረ የሚሰግዱት ማለት ነው። ይህ ችግር ከተወገደና ነጽነትን ካገኙም በኋላ ግን ይህ አሰራር እስካሁን ድረስ እንዲቀጥል ተደረገ። ለምንድነው? ታሪኩን ለማሳየት። የእስልምና መጀመሪያ በሁለት ፍሬ ታጋዎች በግላቸው እንኳን ጸሎት ለማድረስና ለመስገድ የማይፈቀድላቸው ጭቁኖች የነበሩት እነዛ ታግለው ነው ለእንዲህ አይነት ዓለም አቀፋዊ ዲን ያበቁት። ሶላት እንኳን ለምትሰግድ ያላችሁ እየተባሉ ተጽዕኖ ይደረግባቸው ነበረ። የቀን የቀኑ ሶላት በሚስጥር የሚቀራው፣ የማታው ደግሞ የምሽትና የጧቱ የሚጮኸው ሶላቶች ያደርሱ በነበረው ችግር ምክንያት ነው ብሎ ታሪኩ እንዳይረሳ መታሰቢያ የሆን ዘንድ ነው እስካሁን ድረስ ቋሚ ያደረገው ይባላል። እና በዚህ አማካይ በሆነ መንገድ ተጠቀም በማለት መመሪያ ሰጣቸው። ኋላ መካ ከተከፈተም በኋላ ቀጠለ ማለት ነው። وقل الحمد لله الذي لم يتخذ ولدا لجي ياري عزا يوانو جيتا مسجانا يدرسو بل نظم مشرفو يدقمو ياو اتخذ الله ولدا ليلو نفرنا انان تندم مسلوط كما انم يالتزمدنا يالتوالد يوانو كتن يانا فسطن يوانو جيتا مسجانا يدرسو بل ولم يكن له شريكم في الملكي فسلطانو دقمو عقارين اللو كتن يانا يالم بالبيتنا نبوس يوانو جيتا مسجانا يدرسو ولم يكن له ولي من الظلي እንደገና ደግሞ ከሚደርስበት ጥቃት የሚከላከልለት ወገንና ዋቢ የለለው ማለት ማንንም ያጠቃኛልና ይጎዳኛል ብሎ የማይፈራ ደጋፊና ጠባቂ የማይሰይም የሆነ ጌታ ማለት ነው። ያ ዓለም ህብረተሰብ በሙሉ የሱ ባሪያ ነው። ማንንም ስለማይፈራ ዘብ አያቆም እንደማንኛውም ባለ ስልጣን ማለት ነው። ዘም የሚያቆሙት በራሳቸው የማይተማመኑና ጥቃት ይደርስብናል ብለው የሚፈሩ ደካሞች ናቸውና ጥቃት ካለመፍራቱ የተነሳ የቅርብ ጠባቂ ወይም የክቡር ዘብ የሚባል የሌለው የሆነ ጌታ ይላል። ወከብሩ ተክቢራ እና ይህን አይነትም ጌታን በማንኛውም ጊዜ በየትኛውም ቦታና ሁኔታ ማክበርን አክብረው አወድሰውና አመግሰው በማለት ነቢዩን አለይሂ ሰላቱ ወሰላም ያዛቸዋል። በዛቸውም ተከታይነት ሌሎችም መርሆን በመቀበል ሁልጊዜ እንዲያከብሩትና እንዲያወድሱት ማስተማሩ ነው ማለት ነው።